ما شاء الله. طيب شي እንግዲህ በአላህ ሱብሃነሁ ወተዓላ ፍቃድ ለዛሬ ቃል ይዘድ ነበረው ያው የቁርአን ተፍሲር ለማየት ነው። እሱም ከታች ጀምረን ከሱረቱል ሙጃደላ ከሶስተኛው ጁዝ ጀምረን ወደ ታች እንድንወርድ 28 29 እና ከዛ 30ኛውን ጁዝ እንድናይ በሚል ነው የተስማማ ነው። ኢንሻአላህ በሳምንት ሁለት ቀን የዛሬዋን እና የነገዋን ቀን የምንጠቀመው ለቁርአን ተፍሲር ይሆናል ማለት ነው በአላህ ፍቃድ። ስለዚህ ኢንሻአላህ ዛሬ የምንጀምረው ከሱረቱል ሙጃደላ ከ28ኛው ጁዝ ጀምረን ኢንሻአላህ ያለውን ነገር እንመለከታለን። እንግዲህ እኔ አሁን የተፍሲሩን ዘዴ እኔ መጠቀም የምፈልገው ስታይል ምንድን ነው? ዝም ብሎ በጣም ማብራሪያ ማብዛትና ማንዛዛት አልፈልግም። በተቻለኝ መጠን ኢንሻአላህ ነገሮችን ፈጠን ፈጠን ብለው እናንተ እየተረዳችሁት እንድትሄዱ ነው የምናደርገው። ስለዚህ የተፍሲሩ አካሄዳችን እንዴት ነው የሚሆነው? መጀመሪያ ስለ አጠቃላይ ስለ ሱራው ያለውን ጥቅላዊ መልእክት እንመለከታለን። ከዛ በኋላ በዛ ቁርአን ላይ ሰበብ ኑዙል ምክንያታዊ ነገር ነበር ወይ ቁርአኑ በሚወርድበት ሰዓት ከሚል ነገር ሰበብ ኑዙል ካለ ያንን ሰበብ ኑዙል እናያለን። ከዛ ቃል በቃል እያንዳንዱን የቁርአን አያ እናይና ከዛ በኋላ ደግሞ እያንዳንዱን የቁርአን አንቀጽ ቃል በቃል እያየነውን እያብራራ ነው እንመለከታለን። ከዛ እንጨርሳለን ማለት ነው ኢንሻአላህ። ስለዚህ ይሄን ይመስላል አካሄዳችን። እሺ፣ ስለዚህ እስቲ አሁን ሩም ውስጥ ያላችሁ ሰዎች አንድ እጃችሁን አውጡ፣ እስቲ እጃችሁን አውጡ። የሌሉ ሰዎች ወደ ታች ይረዱ፣ እስቲ አውጡ። طيب ماشي بقى اوردو ان شاء الله ليلاون بيوطان يفلكوت اوردو. طيب بقدم كولت قد نو كسوس قد بفيت تستاوسو اندهونه سنملكت ينبرو نجر نبره مندنو اسوم قران تفسير يراس يونو حقوچنا دنبوچ اندالوت قران انديت انديت اندميفسرنا انديت اندمترقوم ايتنال ታስታውሳላችሁ። እሺ፣ እና ያንን ነገር ኢንሻአላህ ሌላ ጊዜ ደግሞ አለን። አሁን ሰዓት የለንም፣ ወደ ተፍሲራችን እንግባ። طيب እሺ፣ እስቲ ማን ነው የሚቀራልን? እስቲ ሱረቱል ሙጃደላ አንድ ፔጅ የምትሆን ነገር ማን ነው የሚቀራልን? ኡስታዝ አቡ ፈይሚን የውሃ ሽታው ነው መሰለኝ። ኡስታዝ ዲላም ወጥተዋል። ጠይብ ነበረ እኔ ከመግባቴ በፊት ኡስታዝ ዲላ ነበረ። ጠይብ ኢንሻአላህ ከነበረ ችግር የለውም ኢንሻአላህ። እሺ፣ እስቲ ሊቀራል የሚችል ሰው አለ? ሱረቱል ሙጃደላ አንድ ፔጅ ማን ማንስቲ ይቀጣ? ማሻአላህ ማዩ። እሺ፣ ማይክ ፍሪ። السلام عليكم ورحمة الله وبركاته. يسمعك؟ أعوذ بالله من الشيطان، بسم الله الرحمن الرحيم. قد سمع الله قول دلوك في زوجها وتشتكي إلى الله والله يسمع تحاور ربكما خير إما هن أمهاتهم إن أمها إلا اللائي ولدناهم وإنهم ليقولون أمهم كم من القول وزور طيب إن شاء الله. بسم الله الرحمن الرحيم، الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. أم أيوب يسمعنا يا جماعة؟ يسمعكوا؟ ماشي. ياو أم أيوب إن شاء الله عوف بيه، مكناتهم يقرارة نبرا سمانشو تقرارة قرآن كمسمات ما يكون فرتوال أنتم فرتشان مسلم بدن بريدير مشبتب تقرارة أهلتو ተባብራችሁ ነው መሰለኝ እያቆራረጣችሁ ያላችሁት። አላሁ አለም። ለማንኛውም ኢንሻላህ ሌላ ቀን ኢንሻላህ ትቀሪልናለሽ። አሁን ሰዓትም በጣም ስለሄደብን የተወሰነ ለማፍጠር ሞክር። ኢንሻላህ ኡሙ አዩብ ሰምተሽኛል? አንዳንድ አሳይኝ እስኪ። ኢንሻላህ ኡሙ አዩብ ሰምተሽኛል? ኡሙ አዩብ አይሰማም እንዴ? طيب ما يبقى اي سمات بالسلام، الله اعلم. طيب ان شاء الله. ماشي. سورة المجادلة. سورة المجادلة تبالا التي من آيات القرآن أنكت وين سورة مدينة كوردو سورة وش مكاكل بوان لنجانت تتكسالت أنكت وشوى وده حياه لتهمي هنو أنكت وشن بسورة أكفا يزالت. እንግዲህ ሱረቱ ልሙጃደላ መዲና ከወረዱ ሱራዎች መካከል አንዷ ነች። እንግዲህ መዲና የወረዱ ሱራዎች ሁሉ እንደሚያደርጉት ይችም የቁርአን ሱራ አሕካም ተሽሪዕያ ከሲረቱን ከአሕካም ዚሃር ስለ ሸሪያ ህግጋትና የሸሪያን ህግ አስመልክቶ አንዳንድ ነገሮችን ትነግረናለች። ለምሳሌ ዚሃር የሚባል ነገር ኢንሻላህ እናየዋለን። እሱን አስመልክቶ በተለይ በጣም ታወራልናለች። እና ዚሃር የሚባለው ነገር አረቦች በተለምዶ ሚስቶቻቸው በጣም ሲያስከፏቸው እና በጣም ሲያስቆጧቸው ወይም ሲበሳጩ ምን ይሉ ነበረ? ለሚስቶቻቸው እየመጡ አንቲ ከዛህሪ ኡሚ፣ አንቺ ከዛሬ ጀምሮ እንደ እናቴ ጀርባ ሆኝብኝ እያሉ ይናገሩ ነበር። እና ይሄን አስመልክቶ በዚህ የቁርአን ሱራ ላይ ህጉ ከፋራው ቅጣቱ ምን እንደሚመስል መጀመሪያዎቹ አካባቢ ላይ አስመልክታናለች፣ ታጫውተናለች ማለት ነው። ሁክሙ ተናጂ፣ እንደዚሁም ደግሞ ስለማንሽኳሽክና ሁለትና ሶስት እየሆኑ ስለማውራት ታስታውራልናለች። ወአደቡል መጃሊስ፣ ለትምህርትም ይሁን ለተለያዩ ነገሮች ሙስሊሞች በአንድ ላይ ተሰብስበው በሚቀመጡበት ቦታ ላይ ማሟላት የሚገባቸው ስነ ስርዓት አደቦች ምን ምን እንደሚመስሉም ታወራልናለች። ወተቅዲም ሰደቃ ዒንደ ሙናጃት ረሱል ሰለላሁ ዐለይሂ ወሰለም፣ ነቢዩን ዐለይሂ ሰላቱ ወሰላም በጥያቄ በጣም አዛ ሲያደርጓቸው የተሻረች ህግ አለች፣ ይህ የተሻረ ህግ ምንድን ነው? ነቢዩን ሰለላሁ ዐለይሂ ወሰለም እጅግ በጣም በርካታ የሆኑ ጥያቄዎችን እያበዙባቸው ሲመጡ አላህ ሱብሃነሁ ወተዓላ ማንኛውም ሰው ከዛሬ ጀምሮ ረሱልን ሰለላሁ ዐለይሂ ወሰለም ለማናገር ጥያቄ ለመጠየቅ ሲፈልግ ቀድሞ ሰደቃ ያምጣ ብሎ ህግ ደንግጎ ነበረ። በኋላ ይህ ህግ ለአንድ ሰዓት ብቻ ነው የቆየው፣ ተሽሯል። ህጉ አልይ ብን አቢ ጣሊብ ብቻ ነው በዚች ሱራ ወይም በዚች አንቀጽ የሰራባት ይባላል። ሰደቃ አውጥቶ ከዛ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም መጠየቅ የፈለገውን ነገር የጠየቀ ሰሓቢይ ብቻ ማለት ነው። ከዛ በኋላ ሙባሽረተን አላህ ሱብሃነሁ ወተዓላ ይችን ህግ የሙስሊሞችን ሁኔታ ተመልክቶ ያው ለነቢዩ ዐለይሂ ሰላቱ ወሰላም ከህብረተሰቡ የሚመጣው በጣም አሰልቺ ጥያቄ ስላስቸገራቸው ሙስሊሙን ህብረተሰብ አደብ ለማስያዝ እና ስርዓት ለማስያዝ ሲባል ነው ይህን ያደረገው። እና ይህን አስመልክቶም ኢንሻላህ በተወሰነ መልኩ ታወራለች። እንደዚሁ ወዐደሙ መወደት አዳኢላህ፣ የአላህን ጠላቶች ወዳጅ አድርጎ መያዝ እንደሌለብን፣ እነሱን በጭራሽ ወዳጅ አድርጎ መያዝ እንደሌለብን ታመላክትናለች። ኢላ ገይሪ ዛሊከ እንደዚሁም የተለያዩ ነገሮችን ታብራራለች። ከማ ተሐደሰት አን ልሙናፊቂነ ወአን ልየሁድ፣ ስለ መናፍቃኖች እና ስለ የሁዳዎች አንዳንድ ነገር እንዳወራቸው ሁሉ ማለት ነው። ኢብተዳአት ሱረቱ ልከሪማ ቢበያኒ ቅሰት ልሙጃደላ፣ መጀመሪያ ሱራዋ የምትጀምረው ስለ ሙጃደላ፣ ስለ ተከራካሪዋ ሴት ነበረ። ኸውለት ብንት ሰዕለባ፣ ኸውለት ብንት ሰዕለባ ስለምትባለዋ አለቲ ዛሀረ ሚንሃ ዘውጁሃ፣ ባሏ አንቺ ከዛሬ ጀምሮ እንደ እናቴ ጀርባ ሆኝብኝ፣ አንቲ ከዛህሪ ኡሚ፣ ከዛሬ ጀምሮ አንቺ እንደ እናቴ ጀርባ ሆኝብኝ፣ በቃ ሐራም ሆኝብኝ ብሎ እንደ ማለት ነው። እና ይህን ብሏት ነበረ። አላ ዓደት የአህሊል ጃሂልያ፣ በጃሂልያ ጊዜ ይደረግ እንደነበረው ልምድ፣ እሱም በእስልምናው ከገባ በኋላ ሚስቱን እንደ እናቴ ጀርባ ሆኝብኝ አላት። የዚህን ጊዜ ፊ ተሕሪም ዘውጃ ብዚሃር፣ ሚስት በጃሂልያውም ጊዜ ቢሆን ሚስት ሐራም ትሆን ነበረ። ይህን ንግግር ከተናገራት በኋላ ሚስቱን መገናኘትም ሐራም ትሆንበት ነበረ። ወቀድ ጃአት ትልከ ልመራህ ረሱለላሂ ሰለላሁ ዐለይሂ ወሰለም፣ ታዲያ ይቺ ሴት ባሏ ይህን ንግግር ሲናገራት ደንግጣ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣች። ተሽኩ ዙልመ ዘውጂሃ ለሃ፣ እሱ ባሏ የበደላትን ግፍ ሁሉ ለመናገርና ስሙታዋን ለማቅረብ። ወቃለት ያ ረሱላላህ፣ መጣችና አንቱ ያላህ መልክተኛ ወይ፣ አከለ ማሊ፣ ገንዘቤን በላ፣ ወአፍና ሸባቢ፣ ወጣትነቴን ጨረሰው፣ ወነሰርቱ ለሁ በጥኒ፣ ሆዴን ለእሱ አሳልፌ ሰጥቼ ልጆችን አመረትኩለት። ሐታ ኢዛ ከብረት ሲኒ፣ እድሜ ሲገፋና እርጅናይ ሲመጣ ጊዜና፣ ወንቀጠዐ ወለዲ፣ ልጅ መውለድ ሳቆምና ልጅ መውለድ ባቆምኩበት ጊዜ፣ ዛህረ ሚኒ፣ ለእኔ ጀርባ ሰጠኝ፣ አንቺ እንደ እናቴ ጀርባ ሁኝብኝ ብሎ አለኝ። ወረሱሉላሂ ሰለላሁ ዐለይሂ ወሰለም የቁሉ ለሃ፣ ረሱል ሰለላሁ ዐለይሂ ወሰለም ግን እሷን ይሏት ነበረ። ማ ኡራኪ ኢላ ቀድ ሐሩምቲ ዐለይ፣ እኔ አይታየኝም በዚህ ጉዳያችሁ ላይ በቃ አንቺ ሐራም ሆነሽበታል ብቻ ነበር ይሏት የነበረው። ፈካነት ቱጃዲልሁ፣ ትከራከራቸው ነበር ረሱልን ሰለላሁ ዐለይሂ ወሰለም። እንዴት ሆኖ ነው ሐራም መሆንበት? እኔ ንብረቴ በልቶ እርጅና ከመጣ በኋላ ልጆች ወልጄ አሁን የት ነው የምገባው እና የት ነው የምወጣው? እንዴት ሆኖ ነው ብላ ከረሱል ሰለላሁ ዐለይሂ ወሰለም ጋር ውይይት ታደርግ ነበረ። መጨረሻ ላይ ፈካነት ቱጃዲልሁ ወተቆሉ ያ ረሱለላህ ማ ጠለቀኒ ወላኪነሁ ዛህረ ሚኒ፣ ረሱልን ሰለላሁ ዐለይሂ ወሰለም ትከራከራቸው ትወያያቸው ነበረ። ምን ትል ነበረ? አንቱ የአላህ መልክተኛ ወይ፣ ማ ጠለቀኒ፣ እኔ እኮ አልፈታኝም፣ ወላኪነሁ ዛህረ ሚኒ፣ ነገር ግን እኮ እሱ ከኔ ጀርባውን ነው የሰጠኝ፣ አንቺ ከዛህሪ ኡሜን ያለኝ እንጂ ጠለቅቱኪ እኮ አላለኝም ብላ ትከራከራቸው ነበር። ፈየሩድ ዐለይሃ ቀውሉ ሳቢቅ፣ ነቢዩ ስ ላ ስለም ቀደም ብሎ ያየነውን ንግግር ነበር የሚመልሱላት። ማ ኡራኪ ኢላ ቀድ ሐሩምቲ ዐለይህ፣ እኔ የሚታየኝ ነገር ቢኖር አንቺ ሐራም ሆነሽበታል ብቻ ነበር የሚሏት። ከዛ በኋላ ሱመ ቃለት፣ መጨረሻ ላይ ነገሩን አየችውና አለች፣ አላሁመ ኢኒ አሽኩ ኢለይክ፣ አላህ ሆይ እኔ ስሞታዬን ችግሬን ወደ አንተ ነው የማቀርበው። አላሁመ ኢኒ አሽኩ ኢለይክ፣ አላህ ሆይ እኔ ስሞታዬን ወደ አንተ ነው የማቀርበው ብላ ወደ አላህ ስብሓነሁ ወተዓላ ስሞታዋን ማቅረብ ጀመረች። ፈስተጃበ አላሁ ዱዓሃ፣ አላህ ስብሓነሁ ወተዓላ ጸሎቷን ሰማት፣ ጸሎቷን ተቀበላት። ወፈረጀ ኩርበተሃ ወሸክዋሃ፣ አላህ የገባችበትን ጭንቅና ምጥ አላቀቃት። ወቃለ ሱብሓነሁ ወተዓላ ቀድ ሰሚዐ አላሁ ቀውለ አለቲ ቱጃዲሉከ ፊ ዘውጂሃ ወተሽተኪ ኢለ አላሂ ወላሁ የስመዑ ተሐውረኩማ ብሎ የሚለውን የቁርአን አንቀጽ ለእሷ ፈረጃ አላህ ስብሓነሁ ወተዓላ ፈውቀ ሰብዐ ሰማዋት አወረደው ማለት ነው። ይሄ የመጀመሪያው ሱራዋ እንደምንከፍትበት ጊዜ የምናገኘው የኸውለት ቢንት ሰዕለባን ታሪክ ይሆናል ማለት ነው። ሱመ ተናወለት ሑክመ ልከፋረቱ ዚሃር፣ ከዛ በመቀጠል ይቺ ሱራ የዚሃር አንድ ባል ሚስቱን አንቲ ከዛህሪ ኡሚ ያለ ባል ከባለቤቱ ጋር ግንኙነት ለማድረግም ይሁን ከባለቤቱ ጋር ለመገናኘት ከማሰብ በስተፊት ሊያወጣ የሚገባው ከፋራ አለ ብሎ አላህ ከፋራ ደነገገ። ይህ የዚሃር ከፋራ ተቀመጠ። ከዛም አላህ ስብሐነሁ ወተዓላ ይህን ህግ ደነገገ ማለት ነው። ከዛሬ ጀምሮ ማንኛችሁም ከእናንተ መካከል ይህን ንግግር የምትናገሩ ካላችሁ፣ ይህን ንግግር ከተናገራችሁ ከባለቤቶቻችሁ ጋር ከመገናኛታችሁ በስተፊት ይህን ከፋራ ልታወጡ ይገባል ብሎ አላህ ህጉን ደነገገ። ማንም እንዳሻው እየተነሳ ሚስቱን እንደፈለገ አንቲ ከዛህሪ ኡሚ የሚለውን ንግግር እንዳይናገሩ ቅጣት ይሆናቸው ዘንድ ማለት ነው። ስለዚህ አላህ ስብሐነሁ ወተዓላ ከፋራ አወጣ፣ ከፋራ አስቀመጠ። ይህን ንግግር ለሚናገሩ ሰዎች ማበሻ፣ ለተናገሩት ንግግር ቅጣት፣ ለተናገሩት ንግግር ካሳ የሚሆንን ነገር አስቀመጠላቸው አላህ ሱብሓነሁ ወተዓላ። አለዚነ ዩዛሂሩነ ሚንኩም ሚን ኒሳኢሂም፣ እነዛ ከእናንተ መካከል ሚስቶቻቸውን እናንተ እንደ እናታችን ጀርባ ሆኑብኝ ብለው የሚሉ ሰዎች ማሁነ ኡመሃቱሁም፣ እነዚህ ሚስቶቻቸው እንጂ እኮ እናቶቻቸው እኮ አይደሉም። ኢን ኡመሃቱሁም ኢለላ ወለድነሁም፣ እናቶቻቸው እነዛ የወለዷቸው ናቸው። ወኢነሁም ለየቁሉነ ሙንከረ ምን አልቀውል፣ እነዚህ ባሎች እኮ መጥፎ የሆነን ሙንከር የሆነን ንግግር ይናገራሉ። ምን አልቀውል ወዙራ፣ ውሸትንና ከንግግር መጥፎን ንግግር ይናገራሉ። ወኢነ ላሀ ለዐፉውን ገፉር፣ አላህ ይቅርባይና መሀሪ የሆነ ጌታ ነው በማለት አላህ ስብሐነሁ ወተዓላ በተወሰነ መልኩ ታሪኩን ያስቀምጥልናል ማለት ነው። ሱመ ተሐደሰት አን መውዲዕ ልተናጂ፣ ከዛ በኋላ ስለማን ሹካሹክ ሁለት ወይም ሶስት ሆኖ ስለማውራት ከሰው ተነጥሎ ስለመነጋገር አላህ ስብሐነሁ ወተዓላ ታሪኩን አስከተንትን ስለሱ ማውራት ጀመረ። ምን አለ አላህ ስብሐነሁ ወተዓላ? ወሁወ ልከላሙ ስሪ በይነ ልእስነይኒ ፈአክሰር፣ ይህ ተናጁ የሚባለው ነገር በሁለት ሰዎች መካከል እና ከሁለት ሰዎች በላይ መካከል በሆኑ ሰዎች የሚደረግ የንግግር አይነት ነው። በሚስጥር ቀስ ብለው የሚያደርጉት ንግግር ማለት ነው። ወቀድ ካነ ሃዛ ሚን ዳእቢል የሁድ፣ ይህ በብዛት የይሁዳዎች ንግግርና የይሁዳዎች አካሄድ ነበረ። ወልሙናፊቂን የሙናፊቆችም ጭምር ማለት ነው። ለምንድን ነው ይህን ያደርጉ የነበረው? ሊኢዛኢል ሙእሚኒን ሙስሊሞችንና አማኞችን አዛ ለማድረግ ነበር ይህን ያደርጉ የነበረው። ፈበየነት ሑክመሁ ወሐዘረት ልሙእሚኒን ሚን ዐዋቂቢሂ፣ ይህን አይነቱን ማንሹኳሹክ ሙስሊሞችን አስጠነቀቀች፣ ሙስሊሞችን ጥንቃቄ እንዲወስዱ አደረገች። አልፎም ተርፎ የዚህ መጨረሻው ከባድ ነውና ጥንቃቄ ውሰዱ በማለት እንዲጠነቀቁ ያውቺ ሱራ ማብራሪያውን አመጣችልን። አለም ተራ አነላህ ያዕለሙ ማ ፊ ሰማዋቲ ወማ ፊ ልአርድ ማ የኩኑ ምን ነጅዋ ሰላሰትን ኢላ ሁወ ራቢዑሁም እያለ አላህ ታሪኩን ባጭሩ ወይም ደግሞ ይህንን ሁኔታ ያብራራልናል ማለት ነው ቢኢዝኒላህ ሱብሓነሁ ወተዓላ። ከዛ በመከተል ስለ ይሁዳዎች እንደዚሁም አላህ የረገማቸው እርጉሞች መሆናቸውን በጣም በጣም አስከፊ የሆኑ አላህ በቁርአን ላይ በደንብ አድርጎ ምሽጋቸውን የገለጸባቸው መደበቂያቸውን የነገረን የሆነውን ስለ ይሁዳዎች አላህ ሱብሓነሁ ወተዓላ በደንብ አድርጎ ያወራናል። አለዚነ ካኑ የሕዱሩነ መጅሊሰ ረሱል ሰለላሁ ዐለይሂ ወሰለም፣ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መቀመጫ ቦታ ይመጡና መጅሊስ ይቅመጡና ፈዩሕዩነሁ ቢተሕየትን መልዑና፣ የእርግማን ለሳቸው ሞትን በመመኘት ሰላምታን ይለዋቸው ነበረ። ዛሂሩሃ ተሕያ ወሰላም፣ ስናየው የቃሉ አገባብና የቃሉ ውጫዊ ይዘቱ ሰላምታና ሰላምን የሚፈልጉ ይመስላሉ። ወባጢኑሃ ሸትመቱን፣ ነገር ግን በውስጧ የያዘችው መልእክት ስድብና ነቢዩን ዓለይሂ ሰላቱ ወሰላም የመሳደብን መልእክት የያዘችን። ይመጡና ምን ይላሉ? አሰላሙ ዓለይከ ያ ሙሐመድ ይላሉ። አሰላሙ ዓለይከ ያ ሙሐመድ ብለው ይላሉ። ስለ እነዚህ ሰዎች አላህ ይነግረናል። ወኢዛ ጃኡከ ሐየውከ ቢማ ለም ዩሐይከ ቢሂ ላህ ብሎ አላህ ስብሃነ ወተዓላ ይነግረናል ማለት ነው። ሌላው ከዚህ በመቀጠል እቺ ሱራ ወተናወለት ሱረቱ ልሐዲሳ ዓን ልሙናፊቂነ ቢሸይእ ምን ልእስሃብ፣ ሙናፊቆች ከሚሰሯቸው ስራዎች መካከል የተወሰነውንም ጠቆም አድርጋን ታልፋለች። ፈቀድ ኢተኸዙ ልየሁደ ቢኻሰቲህም አስድቃ፣ እነዚህ መናፍቃን አስመሳዮች የሁዳዎችን ወዳጅ አድርገው ጓደኛ አድርገው መያዛቸውን ትነግረናለች። ወዩሒቡነሁም ወይዋሉነሁም ወየንቁሉነ ኢለይህም ልአስራሩ ልሙእሚኒን፣ እነዚህን የሁዳዎች ጓደኛ አድርገው ወዳጅ አድርገው ይዘዋቸው ሲያበቁ የሙእሚኖችን ምስጢር እየወሰዱ ለነሱ ይሰጣሉ። فكشفت الستار عن هؤلاء المذبذبين እነዚህን ወላዋዮችን በተመለከተ ይቺ ሱራ በደንብ አድርጋ አብራርታልናለች ማለት ነው። እነሱንም ደግሞ አዋርዳቸዋለች። አለም ተራ ኢለ ለዚነ ተወለው ቀውመን ገዲበ ላሁ ዐለይሂም በማለት ታብራራልናለች ኢንሻአላህ። በስተመጨረሻ ወኹቲመት ሱረቱ ልከሪማ ሱራዋ ስትዘጋና ስትደመድም ቢበያኒ ሐቂቀት ልሑቡ ፊላህ በአላህ መንገድ ላይ መዋደድ ማለት እውነተኛው ውዴታ ምን እንደሆነ በማብራራት ነው የምትዘጋለን። ወልቡግዱ ፊላህ በአላህ መንገድ መጥላት፣ አንድን ሰው ይሁን አንድን ነገር ለአላህ ብሎ መጥላት ምን ማለት እንደሆነ በማብራራት ሱራዋ ትጀምራለች። አለዚ ሁወ አስሉ ልኢማን ይህ የኢማን መሰረት ነውና አንድን ነገር ለአላህ ብሎ መውደድ፣ አንድን ነገር ለአላህ ብሎ መጥላት የኢማን መሰረት ነውና وأوثق عراء الدين يدينا تشن وانا مسسونا يما يبت سو يجمد يجي لا إله إلا الله جمد أصلي هنون ولا بد في اكتمال الإيمان من معادات عداء الله إيمان ملو لهون عيتلم إيمان تشن يتمولى لهون عيتلم يا الله سبحانه وتعالى تلات هدرقن يتمولى تلات هدرقن اسكالازنا تشودرس لا تجد قوما يؤمنون بالله واليوم الآخر يوادون من حاد الله ورسوله ولو كانوا آباءهم أو أبناءهم أو إخوانهم أو عشيرتهم أولئك كتب في قلوبهم الإيمان وأيدهم بروح منه وملت إلى آخر السورة الكريمة يالو النقر بدن بادر كاتب السمالت نم باتك على إنجديك الزي من يو يه أتك على يسورة ويسورة المجادلة ተከላዊ መልእክት ሲሆን ኢንሻአላህ የሱራ እንግዲህ ቀደም እንደተመለከትነው ሰበብ ኑዙል አለውና እነዚህን ሁለት ሰበብ ኑዙሎች ተመልክተን ወደ ተፍሲራችን እንገባለን ማለት ነው። የመጀመሪያው ሰበብ ኑዙል ምንድነው ከተባለ ረዋ ሩዊየ ተዘግቧል ያኒ ዘግበውታል ሙሐዲሶች ማለት ነው። አነ ቀውለተ ቢንት ፈዕለባ ቀውለተ ቢንት ፈዕለባ ትባል ነበረችው ሰሃቢይ ማለት ነው። ኢምራአቱን ሚስት ነች أوس ابن صامت يا أوس ابن صامت مستنبرت كذا أراد زوجها مواقعتها بالوا لجننت عندت متى يتراتل يوما عندكن فأبت السوا دغمو بتام ترسل النبرت المتام بلا انبي عليتشو فغضب تقطع وظهر منها كذا أنشي اندناتي جرباهن بنيالات فآتت رسول الله صلى الله عليه وسلم كذاود رسول صلى الله عليه وسلم قال متاج وقالت يا رسول الله أنت يا الله ملك تنياوي بلا عالج إن أوسا ظهر مني أوسكو كني جربا ستين عند الناتي جرباهو نبين آلين بعد أن كبرت سني بدميك قفاش بوهالا ورق عظمي أتنتي كلسلسي بوهالا وإن لي منه صبية صغار أني كسيول للكواتيو بتان بركاتا هزال لجو تشالوين إن دممتهم إليه ضاعوا نزيل لجو تشيل لسو ستتشاتشو به تيتفو بنيال يالكو بنيال بتان دهانو وإن دممتهم إلي جاعوا فيما ترى أني دمو يجاتشو به يرابو بنيال برهاب التشقر اللوين بلالج فقال لها ما أراك إلا قد حرمت عليه أني انقدين دمو قوانتي حرامو نشبت علي كزي وجي يمتاي النقر يلم بلغالة رسول صلى الله عليه وسلم فقالت يا رسول الله أنت يا الله ملك تنياوي والله ما ذكر طلاقا فتشن قوالا نسام وهو أبو ولدي اندي يلجوتي قواباتنا وأحب وأحب الناس إلي والله نكو كسو وشل بطال يمودو بالبيتنا فجعل رسول الله صلى الله عليه وسلم يعيد قوله رسول صلى الله عليه وسلم قال نقراتشو ملسو نبري نقرو اللاتي نبرو ما أراكي إلا قد حرمتي عليه يعني أي تايينيم يمي تايين نقر بيهنور أنشي بسولاي حرام هون شبت على بلو ملسو اللات وهي تكرر قولها السؤال نقرو أنت دقاك كمالج فما زالت تراجعه قال له ملك تنيا قر من ملالس على قومتشم ويراجعها يالله مرتين يمن لسلاة التوكد حتى نزل قول الله تعالى يهي قرآن عجاز اسكور تدرس قد سمع الله قولا التي ቱጃዲሉከ ፊ ዘውጂሃ ወተሽተኪ ኢለላህ የሚለው የቁርአን አንቀጽ ወርዶ መፍትሄ እስኪያመጣላት ድረስ ከእሳቸው ጋር መከራከርንና መሟገትን አላቆመችም ይለናል። ይህ እንግዲህ ሰበብ ኑዙል ነው። የወረደበት ሰበቡ ምክንያቱ ይሄ ነው ማለት ነው። ይህ በኸውለት ኢብኑ ሰዕለባ ምክንያት የወረደ ሱራ ለሌላዎቹ መመሪያና ህግ ሆኖም ተቀመጠ ማለት ነው። ሌላው ይህን ተመልክቶ ኢማሙ አልቡኻሪ ከእናታችን አይሻ ረዲየላሁ አንሃ ባስተላለፈው ሐዲስ ላይ አንሃ ቃለት፣ እናታችን አይሻ አለች፣ ምን አለች? ተባረከ አለዚ ወሲዐ ሰምዑሁ፣ ያ መስሚያው በጣም ሰፊ የሆነ እንደው የመስማት ችሎታው ነገሮችን ሁሉ የማዳመጥ ችሎታ ያለው ጌታችን የተባረከ ሆነ። ለቀድ ጃአት ልሙጃደላ፣ እዚህ ቦታ ላይ ከረሱል ሰለላሁ ዐለይሂ ወሰለም ጋራ ልትወያይ የመጣችው ኸውለት ቢንቱ ሰዕለባ መጣች አለች። ፈከለመት ረሱላላሂ ሰለላሁ ዐለይሂ ወሰለም፣ ረሱልን ታናግር ነበረ። ወአነ ፊ ጃኒብ ልበይት፣ እኔ ከቤቱ ጎን ሆኜ ከሚነጋገሩበት ቤት ጎን ሆኜ አስማዕ ከላመሃ፣ ንግግሯን ስትናገር በደንብ ለመስማት ጆሮዬን ከግድግዳ ጋር ለጥፌ እሞክር ነበረ። የተወሰኑ ንግግሮቿን እሰማለሁ። ወየኽፋ ዓለየ ባዕደሁ፣ የተወሰኑ ደግሞ አይሰማኝም፣ በጣም ይደበቅብኝ ነበረ። ወህየ ተሽተኪ ዘውጅሃ፣ እሷ የባሏን ስሞታ ባሏ ያደረጋትን ነገር እየተናገረች ወተቆሉ ያ ረሱላላህ፣ አንቱ የአላህ መልክተኛው ይትል ነበረ። አባ ለሸባቢ ወነሰርቱ ለሁ በጥኒ፣ እኔ ወጣትነቴን ጨረሰ፣ ሆዴን ለሱ ደግሞ አሳልፍ የሰጠውት ይትል ነበረ። ሐታ ኢዛ ከቢረ ሲኒ ወንቀጠዐ ወለዲ ዘሀረ ሚኒ፣ እድሜ ሲገፋ ልጅ መውለድ ሳቆም ጊዜና ምን አለኝ? አንቺ እንደ እናቴ ጀርባ ሁኝብኝ ብሎ አለኝ። ይህ ለኮ ፈጠረብኝ። አላሁመ ኢኒ አሽኩ ኢለይክ ትል ነበረ ትላለች። ፈማ በሪሕቱ ሐታ ነዘለ ጅብሪሉ ቢሃዚህ ልአያ፣ በእንዲህ አይነት መልኩ አልተወገዱም ጅብሪል እነዚህ የቁርአን አያዎች ይዞ ከተፍ እስኪል ድረስ ትላለች እናታችን አይሻ። እንግዲህ እናታችን አይሻ ምን ትላለች? የእነዚህን የሁለቱን የረሱል ሰለላሁ ዐለይሂ ወሰለምንና እንደዚሁም ደግሞ የኸውለት ቢንት ሰዕለባን ንግግር ለመስማት ከግድግዳው ጋር እታከክ ነበር ትላለች። የተወሰነውን እሰማለሁ፣ የተወሰነውን ደግሞ አልሰማም በማለት አልሰሙትም ያመልጠኝ ነበር ትላለች። ከዛ መጨረሻ ላይ ምን አለች እናታችን አይሻ? ወሲያ ሰምዖሁ ላሱሃት፣ እንደው ጽምዱን ድምፆችን ሁሉ የመስማት ችሎታ አቅም ያለው ጌታችን ተባረከ ለዚህ የተባረከና የላቀ ነው በማለት ታስቀምጥልናለች። በሌላ ንግግሯ ላይ እንደውም ምንድን ነው የምትለው? ተባረከ ለዚ ወሲያ ሰምዖሁ ሚን ፈውቅ ሰብዐ ሰማዋት፣ ከሰባት ሰማይ በላይ የሆነው ጌታችን መስሚያው ምንኛ ያማርና ምንኛ እንደው ደስ የሚል ነገር ነው በማለት የአላህ ስብሓነ ወተዓላ የመስማት ችሎታ በማድነቅ የተከሰተውን ክስተት ትነግረናለች። በዚህም አጋጣሚ ለሙስሊሙ ኡማ አላህ ስብሓነ ወተዓላ ፈውቅ ሰብዐ ሰማዋት መኖሩን እያረጋገጠችለት ማለት ነው። ወሁወ ፈውቅ ሰብዐ ሰማዋት አረሕማኑ ዐለል አርሽ እስተዋ ነውና ማለት ነው። ጠይብ እንግዲህ ወደ ቃላቶቹ ስንገባ ኢንሻአላህ በደንብ አድርጋችሁ ተከታተሉ። ሁለት ሁለት እየደገምኩ እለዋለሁ ማለት ነው። ቀድ በእርግጥ ሰሚዐ ሰምቷል አላሁ አላህ። ቀድ ሰሚዐ አላሁ አላህ በእርግጥ ሰምቷል። ቀውለ ንግግርን፣ ቀውለ ንግግርን አለቲ የዛችን፣ አለቲ ያችን የዛችን ንግግር ሰምቷል። ቱጃዲሉከ ስትወያየህ የነበረችውንና ስትከራከርህ የነበረችውን ሴትየው ታሪክና ንግግር አላህ ሰምቷል። ፊ ዘውጂሃ በባሏ ጉዳይ ላይ፣ ፊ ዘውጂሃ በባሏ ጉዳይ ላይ ወተሽተኪ ስሞታዋን የምታቀርብ የሆነችውን፣ ወተሽተኪ ስሞታዋን የምታቀርብ የሆነችውን ሴት ንግግር በእርግጥ ሰምቷል። ኢለላሂ ወደ አላህ ሱብሓነሁ ወተዓላ፣ ኢለላሂ ወደ አላህ ሱብሓነሁ ወተዓላ ስሞታዋን የምታቀርብ የሆነችውን ሴት ንግግር ሰምቷል። ወላሁ አላህ የስመዑ ይሰማል፣ ወይስ የስመዑ ይሰማል ተሐውረኩማ ውይይታችሁንና የቃላት ምልልሳችሁን ፈሐውረኩማ ውይይታችሁንና የቃላት ምልልሳችሁን አላህ ይሰማል ይላሉ። ምክንያቱም ኢነላሀ ሰሚዑ በሲር አላህ ሰሚና አዛኝ የሆነ ጌታ ነውና። ኢነላሀ ሰሚዑን በሲር አላህ ሰሚና ተመልካች የሆነ ጌታ ነውና። ሰሚዑን ሊአቅዋሊኩም ንግግራችሁን በሙሉ ይሰማል። ማ የኽፋ ዓለይህ ሸይ ከሱ የሚደበቅ አንዳችም ነገር የለም። እንደዚሁም ደግሞ በሲሩን ቢአዕማሊኩም የምታደርጓትን እያንዳንዷን ድርጊት ይመለከታል ያያል ይላል አላህ ስብሓነሁ ወተዓላ። ከዛም በመቀጠል ምን ይለናል አላህ ስብሓነሁ ወተዓላ? አለዚነ እነዛ አለዚነ እነዛ ዩዛሂሩነ ጀርባ የሚሰጡ ዚሃር የሚያደርጉ ሚንኩም ከናንተ መካከል ሚንኩም ከናንተ መካከል ዚሃር የሚያደርጉ ዚሃር ማለት እናንተ ሚስቶቻቸውን ይመጡና አንቺ እንደ እናቴ ጀርባ ሆኝብኝ ይላሉ። እንግዲህ ማንኛውም ሰው እናቱ ጀርባ ላይ ካደገ በኋላ አይወጣም። ማንኛውም ሰው እናቱ ጀርባ ላይ እንደ ህፃን አይታዘንም እና የእናቱን ጀርባ ማየት ካደገ በኋላ ለሱ ሐራም ይሆንበታል። ልክ እንደዚሁ ሁሉ ሐራም ይሆንበታል ናችሁ። በቃ በተለምዶ በቃ ሐራም ነው፣ ማንም እናቱ ጀርባ ላይ የሚታዘል የለም። ስለዚህ ልክ እንደዚህ ሁሉ አንቺ እንደ እናቴ ጀርባ ሐራም ሆኝብኝ ይላሉ። ስለዚህ ምን አላላህ? አለዚነ እነዛ ዩዛሂሩነ ዚሃር የሚያደርጉ ሚስቶቻቸውን እንደ እናቴ ጀርባ ሁኝብኝ የሚሉ ሚንኩም ከናንተ መካከል ሚኒሳኢህም ከሚስቶቻቸው መካከል ከናንተ መካከል ሲል ከሙስሊሙ ህብረተሰብ ሚኒሳኢህም ከሚስቶቻቸው ካሏቸው ሚስቶች መካከል ምን የሚያደርጉ እናንተ እንደ እናቴ ጀርባ ሁኝብኝ የሚሉ ካሉ ማሁነ እነሱ እኮ አይደሉም ሚስቶቻቸው እኮ አይደሉም አለ። ኡመሃቲህም እናቶቻቸው እኮ አይደሉም። ኡመሃቲህም እናቶቻቸው እኮ አይደሉም። ማሁነ ኡመሃቲህም እነሱ እኮ እናቶቻቸው አይደሉም። ኢን ኡመሃቱሁም እናቶቻቸው እኮ ኢለላኢ እነዛ ናቸው እንጂ ኢላ እንጂ አላኢ እነዛ ናቸው። እነማን? ወለድነሁም የወለዷቸው እናቶቻቸው እኮ የወለዷቸው እንጂ ሚስቶቻቸው እኮ እናቶቻቸው አይደሉም ይላል አላህ ሱብሃነሁ ወተዓላ። ወኢነሁም እነሱ ለየቁሉነ ይናገራሉ ሙንከረውን ሙንከርን ማለት የመጥፎ ንግግርን ሙንከር የሆነን መጥፎን ንግግር ይናገራሉ። ሚነል ቀውሊ ከንግግር መጥፎን ንግግር ይናገራሉ። ወዙራ እንደዚሁም ደግሞ ውሸትን ይናገራሉ። እናታቸው ያልሆነችን ሴት እንደ እናቴ ጀርባ ሁኝብኝ እያሉ ውሸትን ይናገራሉ አለ አላህ ሱብሃነሁ ወተዓላ። ወኢነላሀ አላህ በእርግጥ ለዓፉውን ይቅርባይና ገፉር መሀሪ የሆነ ጌታ ነው ማለት አላህ ሱብሃነሁ ወተዓላ ለተናገሩት ንግግር መሀሪታ እንዳደረገላቸውና ምህረት እንዳደረገላቸው አስቀመጠ። ከዛም ህጉ እንደነገገ ወለዚነ እነዛ ዩዛሂሩነ ሚስቶቻቸውን ጀርባ እናት እንደ እናታችን ጀርባ ሆኑብን የሚሉ ሚኒሳኢህም ከሚስቶቻቸው መካከል ሚኒሳኢህም ከሚስቶቻቸው መካከል ሚስቶቻቸውን እንደ እናታችን ጀርባ ሆኑብኝ እያሉ የሚሉ ሰዎች ሱመ ከዛ በኋላ ይህንን ንግግር ከተናገሩ በኋላ የዑዱነ የሚመለሱ ሊማ ቃሉ ለተናገሩት ንግግር የሚመለሱ የሆኑ አንቺ እንደ እናቴ ጀርባ ሁኝብኝ ካለ በኋላ ንግግሩን ጣል አድርጎ ወደ ባለቤቱ ጋራ የሚመለስ የሚፈልግ ሰው ካለ አለ የተናገሩትን ንግግር ትተው ወዳልተናገሩት ንግግር የሚመለሱ ምን ማለት ነው? አንቺ እንደ እናቴ ጀርባ ሁኝብኝ ብሎ ሲያበቃ ከዛ በኋላ መልሶ እንደገና ምን ይላል? ይመጣና ከባለቤቱ ጋር መተኛት ይፈልጋል አለ። እነዛ ንግግራቸውን ጣል አድርገው ወደ ነገ ተነግግ የተናገሩትን ንግግር ትተው ወደ ባለቤቶቻቸው ጋር መመለስ የሚፈልጉ ሰዎች አለ መጀመሪያ ደንብና ሕጉን መጠበቅ አለባቸው። ምን ያድርጉ? ፈተሕሪሩ ረቀባ፣ መጀመሪያ ፈተሕሪሩ ነፃ ያውጡ፣ ሁር ያድርጉ አለ። ረቀበቲን ረቀባ ባሪያ፣ ባሪያን ነፃ ያውጡ፣ አለበለዚያ ከሚስቶቻቸው ጋር መጠጋት የለም አለ አላህ ሱብሓነሁ ወተዓላ። መጀመሪያ አንድን ባሪያ ነፃ ያውጡ። ሚን ቀብሊ በስተፊት አንየተማሳ፣ ከባለቤቱ ጋር ግንኙነት ከማድረጉ በስተፊት አየተማሳ፣ ከባለቤቱ ጋር ግንኙነት ከማድረጉ በስተፊት አንድን ባሪያ ነፃ ያውጣ በማለት አላህ ሱብሓነሁ ወተዓላ በዚህ በተከበረ ቁርአኑ ላይ ህጉን ደንግጎ አስቀመጠ ማለት ነው። ጠይብ ዛሊኩም፣ ይህችሁ እንደ እናታችን ጀርባ ሆኝብኝ ብሎ ተናግሮ ሲያበቃ፣ ከዛ በኋላ እንደ እናቴ ጀርባ ሆኝብኝ ብሎ እንደገና መልሶ ከእሷ ጋር መተኛት የሚፈልግ ሰው ባሪያን ነጻ ሳያወጣ ከባለቤቱ ጋር እንዳይገናኝ ብለን መደንገጋችን፣ ቱዓዙነ ቢህ፣ እናንተ የምትመከሩበትና የምትገሰጹበት ነገር ነው። ምክንያቱም ወላሁ ቢማ ተዕመሉነ፣ አላህ እናንተ በምትሰሩት ስራ ወላሁ ቢማ ተዕመሉነ፣ አላህ እናንተ በምትሰሩት ስራ ኸቢር፣ ውስጥ አዋቂ የሆነ ጌታ ነውና፣ ኸቢር፣ ውስጥ አዋቂ የሆነ ጌታ ነውና አለ። ፈመን ለም የጅድ፣ ያላገኘ ሰው ወይም የማያገኝ ካለ ባሪያን ነጻ ማውጣት የማይችልና የማያገኝ ካለ ፈመን ለም የጅድ፣ የማያገኝና ባሪያን ነጻ ማውጣት የማይችል ካለ ፈሲያሙ ይጹም ሸህረይኒ ሁለት ወር፣ ሸህረይኒ ሁለት ወር ይጹም ሙተታቢዐይኒ ተከታታይ የሆነ ቀንን፣ ሙተታቢዐይኒ ተከታታይ የሆነ ቀን ሁለት ቀን ይጹም አሚን ቆብሊ በስተፊት አየተማሳ ከባለቤቱ ጋር ግንኙነት ከማድረጉ በስተፊት ሁለት ወር ይጹም አለ። ሁለት ወር ይጹም ሚን ቀብሊ አየተማሳ ከባለቤቱ በስተፊት ከእሷ ጋር ግንኙነት ከማድረጉ በስተፊት ሁለት ወር በተከታታይ ይጹም። ይሄ ሁለተኛው ድንጋጌ ነው፣ ባሪያን ነፃ ማውጣት የማይችሉ ለሆኑ ሰዎች። ፈመን ለም የስተጢዕ፣ አሁንም ካልቻለ ሁለት ወር በተከታታይ መጾም ካልቻለ እና ከአቅም በላይ ከሆነበትና ማድረግ የማይችል ከሆነ ፈመን ለም የጅድ የስተጢዕ፣ ይህን ማድረግ የማይችል ከሆነ ፈኢጥዓሙ ያብላ ይመግብ፣ ፈኢጥዓሙ ያብላ ይመግብ ሲቲነ ምስኪና 60 ምስኪኖችን ያብላ፣ ሲቲነ ምስኪና 60 ምስኪኖችን ያብላ አለ። ዛሊከ ይህን ማድረጋችሁ ሊቱእሚኑ ቢላሂ ወረሱሊሂ ባላህና በመልእክተኛው ለማመናችሁ ምልክት ነው። ሊቱእሚኑ ቢላሂ ወረሱሊሂ ባላህና ለመልእክተኛው ለማመናችሁ ጥሩ የሆነ ምልክት ነው። ወቲልከ ሑዱዱላህ ይህ የአላህ ሕግና ደንብ ነች። ወቲልከ ይቺ ሑዱዱላህ የአላህ ሕግና ደንብ ነች። ወሊልካፊሪነ ለካህዲያን ህዝቦች ለከፈሩ ሰዎች ዐዛቡን ቅጣት አላቸው። አሊሙን አሳማሚ የሆነ ቅጣት አላቸው በማለት አላህ ሱብሓነሁ ወተዓላ የሙጃደላዋን ንግግር ይነግረናል ማለት ነው። ይህ እንግዲህ ባጭሩ የቃላት በቃላት ትርጓሜው ሲሆን እያንዳንዱን ደግሞ ስናብራራው ይህን ይመስላል። ምን ይላል? ቀድ ሰሚዐ ላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ ቀድ ላ ተድኹሉ ኢላ ዐለል አፍዓል። ቀድ የምትለው ቃል ድርጊት ላይ ማለት በተለምዶ ግስ ወይም ፊዕል የምንለው ነገር ላይ ካልሆነ በስተቀር አትገባ ምን ጊዜም ማለት ነው። ስለዚህ ቀድ የምትለዋ ብዙ ጊዜ የምትገባው አፍዓል ላይ ነው። እና ወኢዛ ደኸለት ዓለል ማዲ ስትገባም ማዲ ላይ ያለፈ የሆነ ግስ ላይ ስትገባ ፕሬዘንት የሆነ ግስ ላይ ስትገባ ወአፋደት ተሕቂቅ አፋደት ተሕቂቅ እርግጥን እርግጥን ተሕቂቅን ታረጋግጥልናለች ማለት ቀድ ሰሚዐ ላሁ ስትል በቃ ሐቅና ተሕቂቅ ነው። ተሕቂቁ ምንድን ነው? ሰምቷል፣ እርግጥ ነው፣ ምንም ሸክ ምንም ጥርጣሬ የለውም የሚለውን ከአገባቧ ታስረዳናለች ማለት ነው። ይህ እንግዲህ የአረብኛ ሰዋሰው ህግ ነው። ወኢዛ ደኸለት አለል ሙዳሪዕ ላይ ስትገባ ሙዳሪዕ ላይ ያለፈ አለል ማዲ ወደፊት የሚመጣ ማለት ነው። አፍዋን ማዲ ያኒ ያለፈ ነው። ሙዳሪዕ ደግሞ ወደፊት የሚመጣ ሙዳሪዕ ወደፊት የሚመጣ ነው። ሙዳሪ ላይ ስትገባ ሙዳሪ የሆነ ግስ ላይ ስትገባ አፋደት ተቅሊል ተቀውሊከ ቀድ የጁዱል በኺል ተቅሊል ማሳነስን ወይም ማነሱን ታመላክተናለች ወይም ታጣቅመናለች ማለት ነው። ለምሳሌ አንድ ሰው ቀድ የጁዱል በኺል ስስታም ሰው ቸር ይሆናል። በጣም ቀድ የምትለው እዚህ ጋር በጣም በጥቂቱ ነው፣ ግን በጣም በጥቂቱ ስስታሞች አንዳንድ ጊዜ ምን ይሆናሉ? ቸር ይሆናሉ ማለት ነው። እና እዚህ ጋር ቀድ የምትለዋ ምን ታስረዳናለች? ያው አንዳንድ ጊዜ በጣም በጥቂቱ ስስታሞች ምን ይሆናሉ? ቸር ይሆናሉ የሚለውን ነገር ታስረዳናለች ማለት ነው። ከዚህ አገባቧና ከዚህ ንግግሯ የምንረዳው እና እቺ ቀድ የምትለዋ ቃል ተሕቂቅን እርግጠኛነትንና እውነታን ሪያሊቲን ታስቀምጥልናለች ማለት ነው። እውነትም አላህ ስብሓነሁ ወተዓላ ያለምንም ጥርጥር ሰምቷል፣ ንግግሯን በደንብ አድርጎ አዳምጧል የሚለውን ጠይብ ሐቀን ለቀድ ሰሚዐ ላሁ ቀውለ ልኢምራአቲ አለቲ ቱራጂዑከ ወቱሓዊሩከ ፊ ሸእኒ ዘውጅሃ በባሏ ጉዳይ ላይ የምትናገርህን የተናገረችህን ከአንተ ጋር ውይይት ያደረገችውን ሴትየው ንግግር ያለ ምንም ጥርጥር ሐቂቀተን ሰምቷል አላህ ስብሓነሁ ወተዓላ የሚለውን ታስይዘናለች። ወቀድ ሰሚዐ ላሁ ቀውለ አለቲ የዛችን ንግግር ቱጃዲሉከ ጅዳል መከራከር ማለት ነው፣ ሕዋር እንደማለት ነው። በሁለት ሰዎች መካከል የሚደረግ ውይይት ክርክር ያለበት ሲሆን ምን ይሆናል? ይሄ ያው ምን ውይይት ሙጃደላ ይባላል ማለት ነው። ጠይብ ወላ ቱጃዲሉ አህለል ኪታቢ ኢላ ቢለቲ ሂየ አሕሰን ብሎ አላህ በሌላ ሱራ ላይ እንዳስቀምጠልን ማለት ነው። ወተሽተኪ ኢላላህ ከዛ መጨረሻ ላይ ምንድን ነው ያደረገችው? አላሁመ ኢኒ አሽኩ ኢለይክ ያለችዋን ሴትየው ንግግር ሰምቷል ነው። እንግዲህ ሴትየዋ ከረሱል ሰለላሁ ዐለይሂ ወሰለም ጋር ንግግር ካደረገች በኋላ ረሱል ሰለላሁ ዐለይሂ ወሰለም የነገሯት መልስ አንድና አንድ ሲሆንባት መጨረሻ ላይ ፊቷን ወደ አላህ አዞረች። ምን አለች? አላሁመ ኢኒ አሽኩ ኢለይክ ያለችውን ሴትየው ንግግር አላህ ሱብሓነሁ ወተዓላ ሰምቷል። ወተተደረዕ ኢለላሂ ተዓላ ወደ አላህ የምትተናነስና የምትዋደቅ የሆነችውን ፊ ተፍሪጅ ኩሩባቲሃ ከጭንቋና ካለባት ምጥ ለመውጣት ብላ ማለት ነው። ወላሁ የስመዑ ተሐውረኩማ አላህ እኮ የሁለታችሁንም ንግግርና ውይይት ይሰማ ነበረ። አይ ወላሁ ጀለ ወዓላ የስመዑ ሐዲሰኩማ አላህ ንግግራችሁን ይሰማ ነበረ። ቢመን ዩናጂሂ ማን እንደሚያናግረውና ማን እንደሚያወያየው እንትን ይል ነበረ ይሰማ ነበረ፣ የምትናገረውን ንግግር ያዳምጥ ነበረ። የሁለታችሁ ውይይት አለ። ማዛ ቃለት ለክ ምን እንዳለች፣ ወማዛ ረደተ አለይሃ አንተም ደግሞ ምን መልስ እንደሰጣት አላህ ስብሃነ ወተዓላ ይሰማ ነበረ። ኢነላሃ ሰሚዑን በሲር አይ የሰሚዑን ቢመን ዩናጂህ ጌታውን የሚያናግረውን ይሰማል። ወየተደረዕ ኢለይህ ወደ እሱ የሚዋደቀውና የሚተናነሰውንም አላህ ይሰማል። በሲሩን ቢአዕማል ልዕባድ ባሪያዎች የሚሰሩትን ስራ ይመለከታል። ወሁወ ከተዕሊል ሊማ ቀብለሁ ይሄ ምክንያታዊ የሆነ ነገር ነው ከበስተፊቱ ላለሁ። አላህ ሰሚ ነው ይመለከታችኋል። ያያል ይሰማል የሚለው ንግግር ላለፈው ንግግር መልሱ ምክንያቱ ይሄ ነው። አላህ ስለሚሰማና ስለሚያይ ነው ይችን ሴትየው ንግግር መስማቱን የነገረን ማለት ነው። ከዛ በኋላ አላህ ሱብሃነሁ ወተዓላ ثم ذم تعالى الظهر الله ايه ሚስትን የእናቴ ጀርባ ሆኝብኝ ብሎ መናገርን ይህን ንግግር በጣም አስቀያሚ ንግግር ስለሆነ አላህ ወቀሳውን ወቀሰው ማለት ነው። ይሄን ወቀሳ መጣ እንዲህ አይነቱን ነገር እንዳደግሙ በማለት ነው። እና ይህን የሚያደርግ ደግሞ ካለ እምቢ ብሎ ጀዛው ምን እንደሆነ አላህ አስቀመጠ ማለት ነው። الذين يظاهرون منكم من نسائهم ما هن امهاتهم እነዛ ከእናንተ መካከል ሚስቶቻቸውን እንደ እናታችን ጀርባ ሆኝብኝ የሚሉ ሰዎች እነሱ እኮ እናቶቻቸው አይደሉም አለ። الذين يقولون لنسائهم እነዛ ለሚስቶቻቸው የሚሉ انتن كظهور امهاتنا እናንተ እንደ እናታችን ጀርባ ናችሁ የሚሉ ሰዎች ምንድነው يقصدون بذلك تحريمهن ይሄን በሚናገሩት ምን አስበው ነው ሚስቶቻቸውን ሐራም እንደሆኑባቸው አስበው ነው የሚናገሩት عليهم كتحريم امهاتهم ልክ እናቶቻቸው ሐራም እንደሆኑባቸው ሁሉ ሚስቶቻቸውም ሐራም እንደሆኑባቸው ይናገራሉ ይሄን አስበው ነው የሚናገሩት አንቲ ከዘህሪ ኡሚ አንቺ እንደናት ጀርባ ሆኝብኝ ሲል በቃ እንደናቴ ሐራም ሆኝብኝ የሚለውን አስቦ ይናገራል ሊስኒ ፊል ሐቂቂያ ለስነ ፊል ሐቂቂያ ኡማሃቱሁን ሐቂቃውን ስንመለከተው ግን እነዚህ ሚስቶቻቸው እናቶቻቸው አይደሉም ወኢነማ ሁነ ዘውጃቲሂም እነሱ እኮ ሚስቶቻቸውና ባለቤቶቻቸው ናቸው قال امام الفخر الرازي قالوا يا قران تفسير فساري يهونو مهر من يلالو الظهار وهو عباره عن قول الرجل لامراته ظهار يميلو قال عند سو لمستو انديه بلو يمناغرات النكغر مابراريا نو من يلاتال انت عليك ظهري امي يميلو النكغر ظهار بمبال يتوقال معناتنو يقصد علوك عليك حرام كعلوي على امي انت لاي موطات كزاري جمرو اني لاي حرام يهنبني اناتي جربا لاي موطاتو حرام اندهونبني كله بلو يلاتال والعرب تقول في الطلاق عربوت يهن النغغر لفتيهم جمر يتكموبت نبره نزلت عن امراه اي طلقتها عند سيتيتش النغغر كتناغره ፈታዋት የሚለውን ለማለት እንደሆነ አረቦች ያውቁታል በተለምዶ فغرضهم من هذه اللفظ التحريم معاشرتها تشبيه تشبيها تشبيها بالام ይህንግዲ ንግግራቸው የንግግራቸው አላማ ሚስቶቻቸውን ከናታቸው ጋር ያመሳስላሉ وقوله منكم ማለት ከናንተ መካከል ይሄን የሚናገሩት ካለ በኋላ ይሄን ለምንድነው منكم ከናንተ መሃል የሚናገሩት ያለው ለምንድነው توبيخ للعربي አረቦችን ለመውቀስና እንደዚሁም ደግሞ وتحجين لعاداتهم ይዘውት የነበረውን ባህላቸውን ለመውቀስ ብሎ ነው في الظهار بزي الظهار በሚባለው ንግግር ላይ في الحقيقة الا الوالدات اللاتي ولدنهم ሐቂቃውን በሚናየው ግን እናቶቻቸው እኮ የወለዷቸው እንጂ እነዚህ ሚስቶቻቸው አልነበሩም አይደሉም ደግሞ ምንድነው የሚለው አላህ Subhanahu Wa Ta'ala ኢነማሃቱሁም ኢላ ላኢ ወለድነሁም እናቶቻቸው እኮ ማለት እነዛ የወለዷቸው ናቸው በማለት ነው አላህ Subhanahu Wa Ta'ala የሚነግረን ማሁነ ኡማሃቲሂም እነሱ እኮ ሚስቶቻቸው እናቶቻቸው አይደሉም ዚያደቱን ፊ ተውዲህ ወልበያን ነገሩን የበለጠ ለማብራራት ነው አላህ የሚጠቀመው ኢነማሃቱሁም ኢላ ላኢ ወለድነሁም ብሎ መብቃቃት ይቻል ነበር ግን አላህ የበለጠ ግልጽ እንዲሆንልን ነገሩ እንዲገባን ደገመና ማሁነ ኡማሃቲሂም ብሎ ደገመልን እነሱ እናቶቻቸው አይደሉም እናቶቻቸው እኮ የወለዷቸው ናቸው ብሎ አላህ በደንብ አድርጎ አብራራልን ማለት ነው ወኢነሁም ለየቁሉነ ሙንከረን ሚነል ቀውሊ ወዙራ አላህ Subhanahu Wa Ta'ala ከዛ ቀጠለና እነዚህ ሚስቶቻቸውን እንደናታችን ጀርባ ሆኝብኝ ብለው የሚናገሩ ሰዎች በርግጥ የሚናገሩት ስህተት የሆነን መጥፎ የሆነን ሙንከር ውሸትን ነው የሚናገሩት አለ ምንል ቀውሊ ወዙራ እንደዚሁም ሙንከር ባጢል የሆነን ዙራ ደግሞ ውሸት የሆነን ንግግር ይናገራሉ አለ حال ان هؤلاء المظاهرين እነዛ ሚስቶቻቸውን እንደናታችን ጀርባ ሆኝብኝ ብለው የሚሉ ሰዎች لا يقولون كلاما منكرا تنكره الحقيقه ونتها يمتاوغزو يهون النغغر حقيقه حق يمتاوغزو النغغر وشتن يناغرالو وينكره الشرع شريعه يمياوغزو يهونن وهو الكذب السو وشتنو وزورا قطفتنو وبهتانا يليل النغر مناغرنو بهتانا يليل النغر اناتو يالهونهچن سيتنو اندناتي جرباهون يبين يميلونا ይህ ንግግር ሸሪዓም ወነታም ተጨባጭ የሆነ ሰባዊነትን የሚያወግዘው ንግግር ይናገራሉ ብሎ አላህ Subhanahu Wa Ta'ala አስቀመጠ ወኢና አላህ ለዓፉን ገፉር፣ አላህ ግን በጣም ይቅርባይና መሐሪ የሆነ ጌታ ነው። ይህን ሁሉ ንግግር ተናግራችሁም ስታበቁ እንደው ዝም ማለቱና መሐሪታን ማድረጉ አንድን ነገር አያስረዳችሁምን? አላህ ይቅርባይ መሆኑንና መሐሪ መሆኑን አያስረዳም ወይ? አላህ ስብሐነሁ ወተዓላ ሙባሊጉን ፊል ዐፉዊ፣ አላህ ይቅርባይነቱ በጣም የላቀ ነው። እንደዚሁም ወልመግፊረቱ ሊመን ናበ ወአናበ፣ ወደ አላህ ለተመለሰና ይቅርታ ለጠየቀው ሰው መሐሪ የሆነ ጌታ ነው አላህ ስብሐነሁ ወተዓላ ማለት ነው። ስለዚህ አላህ ይቅር ብሏቸዋል፣ መሐሪታውን አድርጓል። ግን ከዚህ በኋላ እንዲህ አይነቱን ነገር እንዳትደግሙ አሁን ለተናገራችሁት ንግግርና ከዚህ በኋላ ግን እንዲህ አይነቱን ንግግር ለምትናገሩ ሰዎች ህጉን እንደነግጋለን በማለት አላህ ስብሐነሁ ወተዓላ አስቀመጠ ማለት ነው። طيب ከዛ በኋላ ወለዚነ እነዛ ዩዛሂሩነ ሚን ኒሳኢሂም ከሚስቶቻቸው እንደናታችን ጀርባ ሁኝብኝ የሚሉ ሰዎች አለ። አዩዛሂሩነ ሚን ዘውጃቲሂም ከሚስቶቻቸው እንደናታችን ጀርባ ሁኝብኝ የሚሉ የተሸቢህነ ቢልኡመሃት እናቱ በእናቶቻቸው የሚያመሳስሉ የሆኑ ሚስቶቻቸውን አለ። ሱመ የዑዱነ ሊማ ቃሉ ከዛ ለተናገሩት ንግግር የሚመለሱ አለ። አየዑዱነ አማ ቃሉ ከተናገሩት ንግግር ይመለሳሉ ማለት ወየንደሙን ይጸጸታሉ። አላማ ፈረጠ ሚንሁም ከነሱ አምልጧቸው የተናገሩትን ንግግር ይጸጸቱበታል። ወዩራጊቡነ ፊ ኢዓደቲ አስዋጅህም ከዛም ወደ ባሎቻቸው ወደ ሚስቶቻቸው ጋር መመለስን ይከጅላሉ አለ አላህ ሱብሃነሁ ወተዓላ። መመለስን ይከጅላሉ ፈተሕሪሩ ረቀበትን ሚን ቀብሊ አየተማሳ መጀመሪያ ከመገናኘታቸው በስተፊት ከሚስቶቻቸው ግንኙነት ከማድረጋቸው በስተፊት አንድም ባሪያ ነፃ ያውጡ አለ አላህ ሱብሃነሁ ወተዓላ። ፈዐለይህም በእነሱ ላይ ግዴታ ነው ኢታቁ ረቀበትን አብድን ካነ አው አመትን ወንድም የሆነ ሴት ባሪያ ነፃ ማውጣት ግዴታ ነው ከባለቤቱ ጋር ግንኙነት ከማድረጉና ከእሷ ጋር ከመነካካቱ በስተፊት አለ አላህ ሱብሃነሁ ወተዓላ። እዚህ ጋር እንግዲህ አየተማሳ ተማሳ የምንለው ገለጻው ለጂማዕ ነው፣ ለግብረ ስጋ ግንኙነት ማለቱ ነው። እንግዲህ አላህ ሱብሃነሁ ወተዓላ ቀጠለና ምን አለ? ይህ የሚደረገው ይህ ቅጣት የሚቀመጠው ዛሊኩም ይሃችሁ ቱዓዙነ ቢሂ እናንተ የምትመከሩበትና የምትገሰጹበት ነገር ነው በማለት አላህ ሱብሃነሁ ወተዓላ ይህን ህግ የደነገገው ለእኛ መገሰጫ፣ ለእኛ መማሪያ፣ ለእኛ ትምህርት ይሆን ዘንድ እንደሆነ አስቀመጠልን። ወላሁ ቢማ ተዕመሉነ ኸቢር አላህ እናንተ በምትሰሩት ስራ ውስጥ አዋቂ ነው፣ ከእሱ የሚደበቅ አንዳችም ነገር የለም። እናንተ ይፋ ብታወጡትም ብትደብቁትም እናንተ እንደፈለጋችሁ ብትሆኑም ብቻችሁን ሆናችሁ ይሆን ከሰውም ጋር ሆናችሁ በጨለማም በብርሃንም ብትሆኑ ከእሱ የሚደበቅ አንዳችም ነገር የለም። አላህ ውስጥ አዋቂ የሆነ ጌታ ነውና ከእሱ የሚሸሸግ ነገር የለምና እያንዳንዳችሁ ልትጠነቀቁ ይገባል ብሎ አላህ አስቀመጠ። ከዚህ በኋላ ፈመን ለም የጅድ ያላገኘ ሰው ይህን ማድረግ ያላገኘ ባሪያን ነፃ ማውጣት ያልቻለ ወይም ያላገኘ ሰው ምን ያድርግ? ሲያሙ ሸህረይኒ ሙተታቢዐይኒ ሁለት ወር ተከታታይ ይጹም። ሚን ቀብሊ አየተማሳ ከባለቤቱ ጋር ግንኙነት ከማድረጉ በስተፊት። ፈመን ለም የጅድ ረቀበተን ለቲ ያዕትቁሃ ፈዐለይህ ሲያሙ ሸህረይኒ ሙተታቢዐይ ሙተዋሊየይን ባሪያን ነፃ ማውጣት ካልቻለ አቅሙ ከሌለው ወይም ደግሞ ነፃ የሚያወጣው ባሪያ ካላገኘ ተከታታይ ሁለት ወሮችን ይጹም፣ አንድም ቀን ሳያቋርጥ እየጾመ አንድ ቀን ቢያቋርጥ አይቻልም፣ ይፈርሳል። ስለዚህ ሙፈሲሮች ምን ይላሉ? ለው አፍጠረ የውመን ሚንሃ እንቀጣዐ ተታበዑ ከነዚህ ከሁለት ወር ውስጥ አንዷን ቀን መሀል ላይ ቢያፈጥር ማአከታትሎ የሚለው ነገር ይፈርሳል። ስለዚህ እንደ አዲስ መጀመር ይኖርበታል ማለት ነው። እናማ ላላህ ፈመን ለም የስተጢዕ ያኒ ፈመን ለም የጅድ ፈሲያሙ ሸህረይኒ ሙተታቢዐይን ያለው ተከታታይ ነው ያለው። ስለዚህ አንድ ቀን ካቋረጠው ይፈርሳል ማለት ነው። ጠይብ ከዛ ይህን እስካልቻለ ለምሳሌ በተለያየ ምክንያት በእርጅና ወይም ደግሞ በበሽታ ምክንያት ወይም በተለያየ ሸሪያዊ በሆነ ምክንያት ሁለት ወር ተከታታይን መጾም ካልቻለ አቅሙ ከሌለው ፈመን ለም የስተጢዕ ይህን ካልቻለ ፈይጥዓሙ ሲቲነ ምስኪና ስልሳ ምስኪን ያብላ። ፈመን ለም የስተጢዕ ስያሙ ሊክብሪ አው መረዲ እድሜው ስለገፋ በማርጀቱ የተነሳ ወይም ደግሞ በሽተኛ ከመሆኑ የተነሳ ይህንን መጾም ያልቻለ ሰው ካለ ፈዓለይህ አን ዩጢዕመ ሲቲነ ምስኪና ማ ዩሽቢዑሁም ስድሳ ምስኪኖችን ልክ እስኪጠግቡ ድረስ ያብላ፣ የሚያጠግባቸውን ያክል ምግብ ይስጥ እንጂ አንዳንድ ዳቦ አከፋፍሎ በቃ አድርግ ያለው የሚባል ነገር የለም። ልክ እነሱ ጠግበው የሚበሉትን ቀድር ሚያብላቸው ስልሳ ምስኪኖችን ማለት ነው፣ ሊያጠግባቸው የሚችል የሆነ ምግብ በማዘጋጀት ፈልክ። ይህን ማድረጋችሁ እናንተ ከተናገራችሁ በኋላ ይህን ህግ ተግባራዊ ለማድረግ መሞከራችሁ ሊቱእሚኑ ቢላሂ ወረሱሊሂ በአላህና በመልእክተኛው ለማመናችሁ ትልቅ የሆነ ምልክት ነው። ذلك الذي بيناه من احكام الظهار ከዚሃር ህግጋት ያብራራንላችሁ من اجل ان تصدقوا بالله ورسوله በአላህና በመልእክተኛው እውነት ትሉ ዘንዳ ነው ይህን ህግ ያስቀመጥንላችሁ ነው የሚለው አላህ ሱብሃነሁ ወተዓላ። وحدوده ህጉን የሚያስቀምጥ ነው ለዚሁ ነው። ስለዚህ فلا تعتدوها ይችን ድንበር እንዳትተላለፏት እንዳትዳፈሯት። وللكافرين عذاب اليم በአላህና በመልእክተኛው ማመንን ትቶ ያመፀ ግን የካደ ከሃዲ ግን አላህ ሱብሃነሁ ወተዓላ አሳማሚ የሆነ ቅጣትን ይቀጣዋል። وللجاحدين والمكذبين ለካዲዎች እንደዚሁም ለውሸታሞች بهذه الحدود በዚህ ችግር ለሚያስተባብሉ ከሃዲዎች عذاب مؤلم አሳማሚ የሆነ ቅጣትን እንቀጣቸዋለን በማለት አላህ ሱብሃነሁ ወተዓላ አስቀመጠ ማለት ነው። ስለዚህ አላህ ይህን ቁርአን አንቀጽ ለግ አድርጎ ደንብ አድርጎ ደንግጓል። ይህንን ሐምናችሁ ተቀብላችሁ በዚህ ስህተት ላይ ላለመግባት መጣርና ከገባችሁ በኋላ ግን ህጉን ልታከብሩ ይገባል በማለት አላህ ሱብሃነሁ ወተዓላ አስቀመጠ ማለት ነው። እንግዲህ አላህ ሱብሃነሁ ወተዓላ ሁላችንንም በሰማነው የምንሰራ ያድርገን እያልኩኝ ለዛሬ ኢንሻአላህ በዚሁ ይበቃናል። ነገ ደግሞ ካቆምንበት እንቀጥላለን። አላህ የነገ ሰው ይበለን። እንግዲህ ነገ አላህ ሱብሃነሁ ወተዓላ አላህና መልእክተኛውን የሚያመጹ ሰዎች አላህ እንዳዋረዳቸውና ነገም የቂያማ ቀን ደግሞ አዋርዷቸው እንደሚቀሰቅሳቸው ይነግርናል። ኢንሻአላህ እሱም በአላህ ፍቃድ ነገ የምንጨርሰው ይሆናል ማለት ነው። አላሁማ አሊምና ፊ ዲኒና ሚንሁማ ጀሂልና وذكرنا منهما نسينا وزدنا علما ونعوذ بك من أهل النار. اللهم أرنا حق حق وارزقنا اتباعه وأرنا باطلا باطلا وارزقنا اجتنابه. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداء الدين. اللهم انصر إخوان المجاهدين في سبيلك في كل مكان. اللهم انصرهم ولا تنصر عليهم، اللهم كن لهم ولا تكن عليهم. اللهم اغفر لموتى المسلمين الذين شهدوا لك بالوحدانية ولنبيك بالرسالة وماتوا على ذلك. اللهم اغفر لهم وارحمهم وعافهم وعفو عنهم وأكرم نزلهم ووسع مدخلهم ونقيهم من الخطايا كما ينقى الثوب الأبيض من الدنس. اللهم إنا نعوذ بك من الفتن ما ظهر منها ما بطن، ما علمنا منه وما لم نعلم، إنك أنت العزيز الأكرم. اللهم أرنا حق حق وارزقنا اتباعه وارنا باطلا باطلا وارزقنا اجتنابه. اللهم فرج الهم المهمومين ونفس الكرب المكروبين واشف مرضانا ومرضى المسلمين، واشف مرضانا ومرضى المسلمين، واشف مرضانا ومرضى المسلمين، وارحم موتانا وموتى المسلمين، وارحم موتانا وموتى المسلمين. اللهم ارحمنا اذا سرنا الى ما ساروا اليه تحت التراب والجناديل وحدنا. اللهم انا نعوذ بك من قبر وظلمته، من قبر وظلمته. اللهم انا نعوذ بك من القبر وظلمته والقيام وهو روعته والصراط وذلته والموت وسكراته برحمتك يا أرحم الراحمين. ربنا أتمم لنا نورنا وكفر عنا سيئاتنا وتوفنا مع الأبرار. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وأدخلنا الجنة مع الأبرار مع النبيين والصديقين والشهداء والصالحين وحسن أولئك رفيقا. والله تعالى أعلم كتناقر كنت نقر صهتت كله ومني ومن الشيطان حقا تناقر ليك هنا وما توفيقي إلا بالله. ነገ የኔን ንግግር ተንተርሳችሁ ስህተት ውስጥ ወድቃችሁ ወደ ጀሀነም ድልድይ ከማድረጋችሁ በአላህ እጠበቃለሁ። አላህ ስብሓነሁ ተዓላ በሰማነው የምንሰራ ያድርገን። ወላሁ ተዓላ አዕለም ወቢላሂ ተውፊቅ። ኢንሻአላህ በትምህርቱ ላይ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። እጃችሁን እያወጣችሁ ኢንሻአላህ ጠይቁ። ለዛሬ በዚህ ይበቃናል ኢንሻአላህ። ጠይብ طيب مايك فري. السلام عليكم ورحمة الله وبركاته. اوكي السلام عليكم يا امي. اوكي ام استغفرك. امول زاري مايكش منو نايس سارة مثلين من المايس سمانم اسكي انداغانا موكري. طيب بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. وكالت قبارة بس يومو مش ليلو ليلو تشاتو تياكي كالاتو إن شاء الله ليلو تشاتو يالقباتو مقر كالا وان بتمارو تمارت لي كارسو جي تياكي كالاتو برايفيت تمارتو سنجرس برايفيت تمارت لي سقبا زيقا عندي هلاتو مكالاتو زيقا عندي هلاتو مدن بندتا دامتو مفلقو ناقر إن شاء الله يمان ناتو نمت إياكي لالا مملس مفلق بيت عنداتو مكنات يلم قب አደብና ስነ ስርዓት አለው፣ ህግና ደንብ አለ። ህግና ደንብ ማለት አደብ አለው፣ ለእያንዳንዱ ነገር ስነ ስርዓት አለው ማለት ነው። ያ ስነ ስርዓት ኢንሻአላህ መከበር ይኖርበታል ማለት ነው። አይሰማም እንዴ? ይሰማል አላ ጀማ። ጠይብ፣ እና ምንድነው ላችሁ የምፈልገው ነገር፣ አሁን ቅድም አንድ ወንድማችን አልያ ምህታችን ረፍዶብኝ ነው የገባሁት። ኢን ዘ ሚኒመም ግማሽ ሰዓት አሳልፍ ያለውኝና ግማሽ ሰዓት አሳልፌ ፕራይቬት ላይ 2 ደቂቃ 1 ደቂቃ ለምን ግማሽ ደቂቃ አይሆንም አላስተናግድም። ግማሽ ደቂቃም ቢሆን ለምን አርፍጃለሁ፣ ሰዓት የለኝም። ቀደም ብዬ ገብቼ ቢሆን ኖሮ ችግር አልነበረውም። አርፍጄ ገብቼ እንደገና እናንተ ፕራይቬት 2 ደቂቃ 1 ደቂቃ እያልኩኝ ማስተናግድበት ጊዜ የለኝም። ትምህርቱን ከጨረስኩ በኋላ ግን ስትፈልጉ ግማሽ ደቂቃ አይደለም ግማሽ ሰዓት ብትጠይቁኝ እኔ ችግር የለብኝም ኢንሻአላህ። ስለዚህ ማንኛውም ሰው ትምህርት ከማለቁ በስተፊት ማንኛውንም ፕራይቬት አላስተናግድም፣ ለዚህ አውፍ ብሉኝ ይሻላል፣ ቅር እንዳይላችሁ። እንደዚሁም ደግሞ ጥያቄ እንትኑን ከመጀመሪ በስተፊት ሰዓት ካለኝ ችግር የለብኝም። ሰዓት ካለ ከመጀመሪያ ከሰዓት ረፍዶብኝ ግን ከገባውኝ በጭራሽ አላደርገውም። አንድ ይሄ ነው። ሁለተኛው ነገር ከተማርነው ትምህርት ውጪ ከርዕስ ውጪ ጥያቄ ያላችሁ ሰዎች ፕራይቬት ጠይቁ። መጠየቅ አታብዙ፣ የሚጠቅማችሁ ነገር ካልሆነ ቂለ ወቃለ አታብዙ። ጥያቄ ስትጠይቁ የምጠይቀው ጥያቄ ለዱንያ ለአኺራ የሚጠቅም መሆን አለበት። አለበለዚያ ዝም ብሎ ጥያቄ ማብዛት ከሸሪያ አኳያ አይወደድም። አንድ ይሄን ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ኩሪሃ ለኩም ለእናንተ ተጠልቷል። አንደኛ ቂለ ወቃል እንዲተባለ እያሉ ወሬ ማመላለስና ወሬ ማውራት ዝም ብሎ እንዲተባለ ብሎ ማውራት። ሁለተኛ ወከስረቱ ሷል ለዱንያም ለአኺራም የማይጠቅምን ጥያቄ ዝም ብሎ ጥያቄ ማብዛት። ሶስተኛ ኢዳዓቱል ማል ገንዘብን ያለ አግባብ ማጥፋትና ማባከን። እነዚህ ሶስት ነገሮች ለእናንተ ተጠልተዋል ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ማንኛችሁም ሰው ችግር የለውም። እኔ እኮ አሁን አላወቅኳቸውም። እኔ በሙስሊም ስም የሚምጣ በምንም ስም የሚምጣ ማለት ምንድን ነው? እዚህ ቦታ ላይ መጠየቅ የሚፈልግ ሰው ካለ ፕራይቬት የሚምጣ ምንም የሚምጣ ኢንሻላህ ለማስተናገድ ነኝ። እኔ ለዚህ ቶፒክ ወይም ደግሞ ለዚህ እንትን አዲስ እንደመሆነ መጠን በጣም ብዙ ነገሮች እየተሰሩ እንደሆነ አውቃለሁ። በጣም አስቸጋሪ የሆኑ ሰዎች እንዳሉ አውቃለሁ ኢንሻአላህ። ስለዚህ አሁን ማንነቱን አላወቅኩትኝ ነበር ቅድም። ሐቂቀተን ሙስሊምም አይመስለኝም ቅድም የነበረው። አሁን የለም ወጥቷል ራሱ። ቅድም ሊረብሸኝ ነበር የመጣው አውቀዋለሁኝ። እና ስሙም ራሱ ያለ አይመስለኝም። እዚህ አልነበረም፣ የለም ጠፍቷል፣ አሁን ወጥቷል። እና ከእንትን በፊት ምናምን ነገር ብሎ እንትን ሲል ነበረ። ካለ ጥጁን ያውጣና አሁን ከፈለገ ጥያቄ ይጠይቅ። ስለዚህ ከርዕሱ ጋር ከተማርኑ ትምህርት ጋር ጥያቄ ካላችሁ አስተናግዱ፣ እናስተናግዳለን ኢንሻላ። ጥያቄ ከርዕሱ ውጭ ከሆነ ከጨረስኩኝ በኋላ ኢንሻላ ፕራይቬት መታችሁ መጠየቅ ትችላላችሁ ማለት ነው ኢንሻላ። ችግር የለም ኢንሻላ፣ ይምጣ ይምጣ፣ ችግር የለም። ረብሻለሁ ይበልና ይሞክር ኢንሻላ። የሙስሊም ስም እየያዙ እንደሚገቡ ኢንሻላ እናውቃለን። አንዳንድ ነገር እንደሚረብሹም እናውቃለን። ይሄ ከዝንብ ማር አይጠበቅም። ያው ይሄ የታወቀ ነገር ነው። ምን ምን እንደሚያደርጉ አላማቸው ምን እንደሆነ ሁሌ እንቅፋት እንደሚሆኑ ከአላህ መንገድ ላይ ሰዎችን እንደሚመለሱ የእነሱም የአባቶቻቸውም የቅድመ አያቶቻቸውም ፈለግ ነው። ስለዚህ ምንም የምናደርገው ነገር አይኖርም። ስለዚህ እኛ ለእነሱ ነገር ላኑልቂ ለሃ ባለን ቦታ ማንስጣትም ኢንሻላህ። ለማንኛውም የሌላ እምነት ተከታይ የሚሆን ገብቼ ይማራለሁ ካለ ይማር። እኛ ትምህርቱን የምንልበት ነገር የለም። እንደፈለገ ቀድቶ ይሄድ ከፈለገ እኛ ችግር የለብንም። እንደውም በዚህ አጋጣሚ እኛ ያለብን ኃላፊነት እየተወጣ ነው። አድርሱ ተብናል፣ እያደረስን ነው፣ እየሰማ ነው። የውም አልቅያማ ኢንሻላ ነሽሀዱ አለይህም እንመሰክርበታለን ሳያምናት ከሄደ። ለማንኛውም አሁን በተማርነው ትምህርት ዙሪያ ላይ ጥያቄ ካላችሁ እጃችሁን አውጡ። ከትምህርት ርዕስ ውጪ ሌላም ቀን ቢሆን ጥያቄ ካላችሁ ኢንሻአላህ በፕራይቬት ትምህርቱን ከጨረስን በኋላ ጠይቁ ኢንሻአላህ። طيب ያልገባችሁ ጥያቄ የለም? ሙላቢዲን ገብተሻል? እሺ። ስለዚህ ጥያቄ የላችሁም ማለት ነው። ኢንሻአላህ እሺ፣ በቃ ነገም ኢንሻአላህ፣ ዛሬ ካቆምንበት ነገ እንቀጥላለን። አላህ ይጠብቅሽ ካለሽ ኢንሻአላህ ማይኩን ልከከምሽ እና ማይኩን ሰጪ ኢንሻአላህ። እሺ ነው። جزاكم الله خير الجزاء، استودعكم الله الذي لا تضيع ودائعه. الاستاذ سعد جزاكم الله خير الجزاء، ሁላችሁንም አላህ ኸይር ጀዛችሁን ይክፈላችሁ ኢንሻአላህ። እንግዲህ ሁላችንም ዋናው ነገር ግቡን መምታት አለበት። አላህ እንግዲህ ሁላችንም በሰማነው የምንሰራ በሰራነው ደግሞ ለአላህ የምናጠራ ነገ ደግሞ አላህ ሰርተፍኬታችንን ዛሬ እዚህ ሽሩ ጉድ በምንላት ነገ ሰርተፍኬታችንን አላህ ፊት በቀኝ እጃቸው ከሚቀበሉ ሰዎች አላህ ያደርገን። ወቢላሂ ተውፊቅ ወላሁ ተዓላ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ማይክ ፍሪ። አላህ ይጠብቅሽ ኢንሻአላህ። السلام عليكم ورحمة الله وبركاته. أمو للكاكلش؟